بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على عبده ورسوله وحبيبه وخليله محمد بن عبد الله وعلى آله وصحابته والتابعين لهم بإحسان إلى يوم الدين عما بعد فالسلام عليكم ورحمة الله وبركاته من هو الله من نو الله مالت ይህ ርዕስ አንገብጋቢ ርዕስ ነው። አላህን ያስተዋውቀናል። ሙሉ በሙሉ ባይሆንም በጥቂቱ ማን هو الله ማን ነው እርሱ አላህ። ይህ ርዕስ ሁሌ ለነማማረው ለነተዋወስበት የሚገባ ርዕስ ነው። ማን هو الله الله ማለት ማን ነው? ማን ነው እሱ አላህ? የአላህን ማንነት በተገቢው መንገድ سنረዳ እንወደዋለን እና ከብረዋለን እንፈራዋለን ትእዛዙን እና ከብራለን ክልክላቶቹን እንከለከላለን። من هو الله الله سبحانه وتعالى سنናውቀው በተገቢ መንገድ ማን እንደሆነ الله سنረዳ ሁሌ ቀልቦቻችን ከሱ ጋር ብቻ ይሆናሉ። ከሱጭ አንፈራም፣ ከሱጭ አናመልክም፣ ከሱጭ ባለ ነገር ላይ አንመካም፣ ከሱጭ ወዳለ ነገር አንሸሽም፣ ከሱጭ ያለን ነገር አንማጸንም። من هو الله الله ማለት من نو لا نستطيع ان نعلم من الله الا من الله. طيب سلا الله ماننت كسو كراسو كالهونه بستقر مانم لينغرن ايتشل وذلك عن طريقين اثنين لا ثالث لهما. የአላህን ማንነት ሊነግረን የሚችለው እሱ ራሱ ነው። በሁለት መንገዶች ሶስተኛ የሌላቸው በሁለት መንገዶች የአላህን ማንነት እናውቃለን። አንደኛ الطريق الاول التدبر في ايات الله الشرعيه المتلوه في كتابه العزيز وعلى لسان نبيه محمد صلى الله عليه وسلم. من هو الله لم يلو ملس لما غنيت ሁለት መንገዶች አሉ። አንደኛው የምናነበው የሆነው ቁርአን በርካታ አናቅጾች አሉ ስለ አላህ ማንነት የሚናገሩ። እነዛን ማስተንተን ቁርአን በረሱል አለይሂ ሰላቱ ወሰለም ላይ የወረደ የአላሁ ሱብሃነሁ ወተዓላ ንግግር ነው። እሱን በማስተንተን አናቅጾችን የቁርአንን አናቅጾች በማስተንተን በማስተዋል የአላህ ምንነት ማወቅ ይችላል። ሁለተኛው መንገድ الطريق الثاني النظر في مخلوقات الله وآياته الكونية የአላህን ፍጥረታቶች በመመልከት የላይ አይደለም ጠለቅ ያለ እይታ ወይም አስተያየት ማስተንተን ያለበት ዩኒቨርሱን ራሱ ቆም ብለን ስንመለከት من هو الله ለሚለው መልስ እናገኛለን። ሰማያትን ቀና ብለን ስናይ አንድ ቀን የምናያትን ሰማይ የሚወለውል ሰራተኛ የተናናውቅ የምንጠቀማቸው መኪናዎች፣ የቤት ዕቃዎች፣ ቤቶቻችን ቢያንስ ቢያንስ በሳምንት በተወሰኑ ቀናቶች መወልወል ያለበት መወልወል፣ መታጠብ ያለበት መታጠብ አለበት። አለበለዚያ ግን ቤቱም ቤት አይሆንም፣ መኪናውም መኪና አትሆንም፣ እቃውም እቃ አይሆንም። ካልታጠበ፣ ካልተወለወለ፣ ካልተጎረሸ። ሰማይ ግን አንድም ቀን የሚያጸዳት የሚወለውላት አላየንም። አድፋም አላየናትም፣ ቆሽሻም አላየናትም። ሰማይዋን የምትታየን ሰማይ ፀሐይና ጨረቃን ስንመለከት من هو الله ለሚለው መልስ እናገኛለን። لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن لصحايم لچرقام سجود አታድርጉ። እርግጥ ፀሐይ ተአምር ናት፣ ጨረቃ ተአምር ናት። ሆኖም አንድም ቀን ጨረቃዋ ደከመኝ፣ አረጀሁ፣ ደሞዝ አልተከፈለኝም፣ አልወጣም አላለችም። ፀሐይም እንደዛው ጨረቃም እንደዛው። ምድርን እንመልከት፣ ብዙ ነገሮች ይሰሩባታል። ጥሩ ነገርም መጥፎ ነገርም አንዱ ሲገልባት፣ ሲሰርቅባት፣ ዝሙት ሲሰራባት፣ ሲጠጣባት፣ ሲያማባት እምቢ አላለችም፣ ተሸክመዋለች። አንድ ቀን ምስክር ሆና የምትቀርብበት ቀን ቢኖርም ግን ተሸክማለች። ወደ ሰማይ ቀና ብለን ስናስተውል በድቅድቅ ጨለማ ውስጥ የምናያቸው ከዋክብቶች፣ በቀን ጠራራ የምናያት ፀሐይ፣ ቀኑ ቦግ ሲል ወደ ምድር ስንመለከት ቆፍረን አርሰን ዘርተን አላህ ዝናብ አውርዶ አብቅሎልን ቡቃያ ወጥቶ አብቦ አፍርቶ አምርተን ጤፉን፣ በቆሎውን፣ ማሽላውን፣ ስንዴውን وفي انفسكم افلا تبصرون من هو الله ስለ አላህ ማንነት ራሳችንን ማየት አለብን። አይኖቻችን፣ ጆሮዎቻችን፣ አንደበቶቻችን፣ ጣቶቻችን፣ የእጆቻችን አሻራዎች ከአንድ የእናት ሆድ ዥንጉርጉር እንደሚባለው ከአንድ አብራክ ወጥተን የኔና የወንድሜ የኔና የእህቴ የጣት አሻራ አንድ አይደለም። من هو الله سنجد في هذين الطريقين ما ينطق بعظمة الله الخالق عز وجل ووحدانيته في ربوبيته وألوهيته وأسمائه وصفاته. قرآن سنات تنتن، فترتات سنات تنتن، يونيفرس عالم بما تنتن ስንመለከተው የአላሁ ስብሓነሁ ወተዓላን ማንነት ይነግሩናል። አንደበት አውጥተው ብቸኛ አምላክ መሆኑ፣ ብቸኛ ፈጣሪ መሆኑ፣ ለሱ ብቻ የሚገቡ ስሞችና ባህሪያቶች ያሉት መሆኑን እናገኛለን። من هو الله؟ أإله مع الله تعالى الله عما يشركون؟ كالله قال ليلى أملك علن علن الله كفلت أرى أن السكم يقرط. من هو الله؟ الذي أحسن كل شيء خلقه የፈጠረው የሆነ ነገር በሙሉ አሳምሮ የፈጠረ ነው አላህ። من هو الله؟ الله لا اله الا هو الحي القيوم لا تاخذه سنه ولا نوم. الله مالت لا اله الا هو السنجي اونتنيا املاك لله يهون نو الحي حيونا الله موت ميبال نجر رشم اي لمود الله القيوم براسو يتبقاقا لليلا يقوم ليلوچ كسو يميفلغو يالسو منور يمايچلو انيا ماننياون فطرتات الله جن كفطرتاتوچ منم مايفلك لا تاخذه سنه لا تاخذه سنه انجل جا يمايزو يمايانقدافا ولا نوم انقلفم يماي يزو الله هو الله بسوره الحشر لاي እስቲ የአላሁ ሱብሓነሁ ወተዓላን ማንነት በሶስት ተከታታይ አናቅጾች በርካታ ባህሪያቶችን እናገኛለን አላህን ለማወቅ። በሱረቱል ሐሽር ከቁጥር 22 እስከ 24 ድረስ كما جمر الان بباتشو انا قصوش. هو الله الذي لا اله الا هو عالم الغيب والشهادة هو الرحمن الرحيم. هو الله الذي لا اله الا هو الملك القدوس السلام المؤمن المهيمن العزيز الجبار العزيز الجبار المتكبر سبحان الله عما يشركون. هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. سبحان الله. من هو الله؟ በርካታ መልሶችን እናገኛለን። አሁን ካነበብኳቸው አናቅጾች هو الله الذي لا اله الا هو عالم الغيب والشهاده هو الرحمن الرحيم. እርሱ አላህ ነው ያ ከእርሱ በቀር ሌላ አምላክ የሌለ ሩቅንና ቅርቡን አዋቂ የሆነ ነው። እርሱ እጅግ በጣም ሮህሮህ በጣም አዛኝ ነው። አላህ ብቸኛ አምላክ ማለት አላህ ነው። ሩቅንም ቅርብንም ማዋቂ እኩል ነው ለሱ ለፍጥረታት ስውር የሆነ ነገርና ጋሃድ የሆነ ነገር የተለያዩ ናቸው ለአላህ ግን አንድ ናቸው هو الرحمن الرحيم الله ብቸኛ አምላክ ከመሆኑ ጋር ሩቅንም ቅርብንም አዋቂ ከመሆኑ ጋር ጨካኝ አይደለም እጅግ በጣም ሩህሩህ በጣም አዛኝ ነው አላህ አያችሁ አንድ ፍጡር ግፍ ቢፈጸምበት ጉልበት እያለው ካለፈ አሸናፊ ሰው ማለት እሱ ነው ጉልበት ስለሌለው ብቻ ውስጡ ቀጠል እብሎ ቢያልስ ጎበዝ አይባል الله سبحانه وتعالى يفطرات كله فطاري نو يا حيالان كله حيال نو يا اشنافيوچ كله اشنافي نو كما هونم غار هو الرحمن الرحيم اللهم ارحمنا برحمتك يا اكرم الاكرمين انقدر هو الله الذي لا اله الا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون ارسو الله نو يا كرسو بكر ليلى املاك يلله بتام ميغرمو يمجمرهم انقذ يا كرسو بكر ليلى املاك يلله هو الله الذي لا اله الا هو بلا مجمر اثنين من ذو الثانيه انقذ نغوسو الملك ينغوسو كله نغوس የፍጥረታት ንግስና ግዚያዊ ነው ያአላህ ግን በግዚያ የተገደበ አይደለም አልመሊኩ አልቁዱስ ከጉድለት ሁሉ የጠራው አሰላሙ የሰላም ባለቤቱ አልሙእሚኑ ጸጥታን ፈጪው ከሱ ነው ጸጥታ ሰላም የሚገኘው በመታሪያ መብዛት በጦርኛ መብዛት በሰራዊት ቁጥር መብዛት ያላብራሪ የፈለጉበት ቦታ ደርሰው መተው አውድመው የሚመለሱ የጦር ጄቶች በመኖር ሄሊኮፕተሮች በመኖር ሳይሆን ከአላህ ብቻ ነው ጸጥታ የሚገኘው አልሙእሚኑ ማለት ጸጥታን ሰጪው አልሙሃይሚኑ ባሮቹን ጠባቂው ብለው ተርጉመውታል አልዓዚዙ አሸናፊው አልጀባሩ ሃያሉ አልሙተከብሩ ኩሩ ነው سبحان الله عما يشركون الله كم يغرط كله طرا اياتشو نغوسو كغدلت كله يطراو هو الله هو الله الملك هو الله القدوس هو الله السلام هو الله المؤمن هو الله المهيمن هو الله العزيز هو الله الجبار هو الله المتكبر سبحان الله عما يشركون ثالثا انقذ هو الله الخالق البارئ المصور له الاسماء الحسنى يسبح له ما في السماوات والارض وهو العزيز الحكيم ارسو አላህ ፈጣሪው ከኢምንት አስገኘው ነው አልኻሊቅ የሰው ልጆች የተፈጠሩበትን ስፐርም ብናይ በጣም የሚገርም ነው። ከዛም በፊት ከአፈር አባታችንን አደምን አለይሂ ሰላም ያስገኘ ጌታ ነው አላህ ማለት هو الله الخالق كإمنت أسكنيو البارئ المصور كرسن أساماريونو له الأسماء الحسنى لرسو ملكاموت سموت عالوت يسبح له ما في السماوات والأرض سبحان الله بسماياتنا بمدرم يالو هلو لرسو يا مقصال يا ترال وهو العزيز الحكيم حيا لنا تذنيانو الله هو الله الخالق هو الله البارئ هو الله المصور له الأسماء الحسنى وهو العزيز الحكيم الله ما نتس በነዚህ ሶስት ታናቀጾች ውስጥ በርካታ መገለጫዎች አሉ። ለሱ አላህ ሰማያትንና ምድርን የፈጠረ ነው። الله الذي خلق السماوات والارض الله ማለት የሁሉም መጋቢ ነው። ولئن سألتهم من خلق السماوات والارض لا يقولون الله سماياتنا مدرن ما ني فطروا بلا بتطيقاتشو الله نو يلوحال الله الذي خلق السماوات والارض قل من يرزقكم من السماء والارض امن يملك السمع والابصار متقرش علي لا يقولن الله كسمعنا كمدر سيسا يميلقساچو ماننو يمسمعنا يممملكچاوچ بالبيت ماننو نغروچن يمياستنابرو ماننو كهياو يموتن كموته هياون يمياوطاو ماننو بله بتطيقاتچو لا يقولن الله الله نو يلوحال هو الله الله مالت كلنم نجر يمدرك تشلوتا يالو نو الله مالت اذاني نو الله مالت روح روح نو الله مالت يا عالم كله بتشنيا فطاري نو الله مالت لتبيتنيوچ لامبيتنيوچ لامصنيوچ ايقطو قطاتن يازجاجه نو نبي عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم دارو تشن قرات شو أني مهرتة فينا يا إذنتنا يا مهرت بالبيتنا نين برات شو نبي عبادي أني أنا الغفور الرحيم محارينا آذان ننبلاتشو لمن أناب إليه ودسول ممن لسبتشو وأن عذابي هو العذاب الأليم كتعات يمدقمو أسمامي كتعات نو إلى الله هو الله من هو الله الله مالت ونجل يسر بارياوچون تسفا يما يسقرط قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله ان ذا يونجلن عينت بمولو سرتو يغذذفوا وانجلوچን ሰርተው በራሳቸው ላይ ድንበር ያለፉ ባሮችን ተስፋ ተቆጡ በላቸው ان الله يغفر الذنوب جميعا الله وانجلوچን በጠቃላይ ይምራል انه هو الغفور الرحيم እሱ ነው መሐሪና አዛኝ። ባይሆን ተመለሱ። الله الذي يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل الى ان تقوم الساعه الله مالت اجون يمزرغا جيتان بكن وانجل يسرى ليت توبه ديادرغ الله اجون ليت يزرغال يممملس قال قبلوا الله الى በሌሊት ወንጀል የሰራ ካለ አላህ በቀን እጁን ይዘረጋል። ማን ነው ወደኔ የሚመለስ ምምረው ይላል። ሊላሂ የዳኒ ተሊቃኒ ቢዓዘመቲሂ ወጀላሊሂ። አላህ እጆች አሉት ለሱ የሚገቡ ይሆን ከፍጥረታት ጋር የማይመሳሰሉ። በል የዳሁ መብሱጣታን የሁዶች አላህ ደሃ ነው ሲሉ አላህ መልሰጣቸው አረ አላህ ቸር ነው እጆቹ ዝርግ ናቸው ሁሌ ይለግሳል ይላል። አላህ ማለት الرحمن الرحيم አላህ مالك يوم الدين የፍርዱ ቀን ባለቤት ነው አላህ ማለት። የአዛኞች ሁሉ አዛኝ የሩህ ሩሆች ሁሉ ሩህ ሩህ ነው አላህ ማለት። አላህ ማለት هو الاول والظاهر والباطن አላህ ማለት መጀመሪያም የነበረ ነው መጨረሻም የሚቀር ነው ከላይ የሆነ ነው አላህ ከሱ በላይ ማንም የለም ውስጥንም ማዋቂ ነው አላህ። الله الذي خلق السماوات والارض وما بينهما في سته ايام الله مالت سماواتنا مدرن بمكاكلاتهم يالوتين بسدس قناتوچ فطرو كزيام كعرش بلاي هنا جيتانا የፍጥረታ ሁሉ የበላይ አርሽ ነው ከአርሽ በላይ ነው አላህ بذاته በማየት በመስማት ግን እኛ ጋር ነው አላህ Subhanahu Wa Ta'ala። አላህ ማለት ከሰባት ሰማያት በላይ ሆኖ በጥቅጥቅ ጨለማ ጥቁር ድንጋይ ላይ የምትሄድ ጥቁር ጮጫንን ይመለከታል ብቻ ሳይሆን ኮቴዋን ይሰማል አላህ። አላህ ማለት ለናውቀው የሚገባ ጌታችን ነው ከሱ ውጭ ሌላ አምላክ የለም እውነተኛ አምላክ አላህ ብቻ ነው ሊያመልኩት የሚገባው አምላክ ቢኖር አላህ ብቻ ነው። አልወለደም ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍዋን አሐድ አልወለደም አልተወለደም እሱን የሚመስልም አንድም ነገር የለም የሁሉም መሸሻ ነው አላህ። من هو الله الله ማን ነው ከብዙ በጥቂቱ ይሄንን ይመስላል። ስንቶቻችን ይሆን አላህን የምናውቀው ስንቶቻችን ይሆን ስለ አላህ የምናዳምጠው የምንጠይቀው የምናነበው ስንቶቻችን ነን አላህን ለማወቅ ጥረት የምናደርገው። هو الله الذي لا اله الا هو እርሱ እንጂ እውነተኛ አምላክ የሌለ የሆነው አላህ እሱ ነው። አላህ የሱ በር ክፍት ነው ሊያውቁት ለፈለጉ ሊመለሱ ለፈለጉ ሊለምኑት ለፈለጉ ሊመኩበት ለፈለጉ አላህ ምን ግዜም ዝግጁ ነው። ታዲያ ይሄን የመሰለውን ጌታችንን አምላካችንን ልናውቀው አይገባም እንዴ? መልሳችሁ እንዴታ ይገባል እንደምትሉ ተስፋ አድርጋለሁኝ። በዚሁ ጨርሳለሁ። ወሰለላሁ ወሰለም አላ ነብይና መሐመድ።